የተወሰኑት ቁርአን የአላህ ስብሐነሁ ወተዓላ ቃል ነው አሉ። በጣም ጥቂቶች ብቻ ናቸው። ማእሙን ግን ኢስሐቅ ኢብን ኢብራሂም የሚባል አንድ የእሱ ገቨርነር የነበረ ሰው እኔ እንደምለው ቁርአንን የአላህ ፍጡር ነው የማይሉ አሊሞችን በሙሉ እየገረፍክ እስር ቤት አቆይተህ የማያምኑ ከሆነ ወደ እኔ ላክልኝ ብለው ትእዛዝ አስተላለፈ። ይሄ ኢስሐቅ የሚባለው ሰውዬ ብዙዎቹን ዑለማዎች እየጠየቀ በዚህ ሀሳብ የማይስማሙትን በሙሉ እምቢ ያሉትን በሙሉ እየገረፈ እያሰረ፣ እንደውም ብዙዎቹ በግድ እንዲያምኑ ተደረገ። መጨረሻ ላይ የተወሰኑትም እጃቸው እንዲሰጥ ተደረገ ማለት ነው። እና ሱብሃንአላህ አንድ ቀን ይሄ ድልም እንግዲህ ለኢማም አህመድ መድረሱ አይቀርም። ኢማም አህመድን አስጠራና ስለዚህ ጉዳይ ጠየቃቸው። ይሄ ኢስሐቅ የሚባለው ገቨርነር ማለት ነው። ለመሆኑ አንተ ስለዚህ ጉዳይ ምን ትላለህ አላቸው። ኢማም አህመድ ግን ሱብሃንአላህ ኢማናቸው ከተራራ የጠነከረ ኢማን ስለነበር ከላሙላህ አሉ። ወዲያው ምን አለሱ ፍጡር አይደለም እንዴ አላቸው። ሌላ መልስ አልሰጡትም። ከላሙላህ የአላህ ቃል ነው ብለው ዘጉበት። ለመሆኑ አሚረል ሙእሚኒን የሚለውን ምን ትላለህ አላቸው። አሚረል ሙእሚኒን እንግዲህ ቁርአን የአላህ ቃል አይደለም፣ ቁርአን የአላህ ፍጡር ነው ብሎ ነው አይደለም ያመነው፣ እሱ የሚለው ምን ትላለህ አላቸው። እሳቸው ግን ወደ ሌላ በስማርት መንገድ ወደ ሌላ ወሰዱና አሽሀዱ አላህ ኢላሀ ኢላላህ ወአሽሀዱ አነ ሙሐመደ ረሱሉላህ ላ የሽባሁ ሸይ አሉ። በአንድ አላህ ማመናቸውን በነቢዩ ሰለላሁ ዐለይሂ ወሰለም መልክተኝነት ማመናቸውንና አላህ ወሁወ ሰሚዑል በሲር አሉት። ይቆራረጣል። አቡ ዑመር ይሰማል። ማሻ አላህ። አላህ ስብሓነሁ ወተዓላ ራሱን እንዳለው እኔ የምለው ወሁወ ሰሚዑል በሲር ብለዋል። ወሁወ ሰሚዑል በሲር ነው፣ የሚያየውም የሚሰማውም የሚያየውም ጌታ ነው ብለዋል። ሌላው ከእሳቸው ጋር ከዚህ ሰውዬ ጋር የነበረው አንድ ወታደር ይነሳና አላህን እንደኛ ያያል ይሰማል እያልክ ነው አላቸው። እኔ አይደለሁም አላህ ስብሐነሁ ወተዓላ ራሱን እንደዚህ ነው ያለው። አላህ ያለውን ሁሉ እናምናለን። በዚህ ጊዜ ኢስሐቅ የሚባለው ሰውዬ ኢማም አህመድን እንደማያሸንፋቸው ስላወቀ ለማእሙን ደብዳቤ ይጽፋል። ደብዳቤው ከዘጠኝ ቀን በኋላ መልስ ይዞ ይመጣል። ማእሙን በንዴት በጣም ተናዶ እነዚህ ሰዎች በሙሉ ካፊሮች ናቸው፣ የቀሩትን በሙሉ ካልተመለሱና ተውባ ካላደረጉ ሰብስበህ አምጣልኝና ሁሉንም የሚገባቸውን ቅጣት ሰጣቸዋለሁ አለ። የቀሩት አሊሞች በሙሉ በዚህ ጉዳይ ይስማሙ የነበሩት በጣም ጥቂት ነበሩ። እነዚህ ሰዎች በሙሉ ታስረው ወደ ሶሪያ ወደ ዋናው አሚሩ ጋር እንዲላኩ ተደረጉ። ይሄ ፈተና ከዚህ ከባግዳድ ጀምሮ ወደ ግብጽና ወደ ሶሪያ ወደ ሌሎችም ሀገሮች ጠቅላላ እየተዛመተ ሄደ። እንግዲህ እነዚህ ሀገሮች ጠቅላላ ይህንን አይዲያ የግድ መቀበል እንዳለባቸው አሚሩ አስተላልፏል። እምቢ የሚሉ ሰዎች በሙሉ እየተያዙ ይገረፋሉ፣ ይገደላሉ። መቼም አሁን ያለንበትን ሁኔታ ሳያስታውሰን አይቀርም። በተለይ ግብጽን ስናስታውስ ብዙዎቹ ከቶርችና ከስቃይ በኋላ ጊቫፕ ያደርጋሉ። በመጨረሻ 17 ሰዎች ብቻ ቀሩ። ከነዚህ 17 አሊሞች ውስጥ ከዘጠኙ ሰባቱ ቶርች በመደረግ ብቻ ሲሞቱ ሁለቱ ቀሩ። የቀሩት ጊቫፕ አድርገናል በቃ በአሚሩ ጉዳይ ተስማምተናል ብለው። እነዚህ ሁለት ግን መጨረሻ ላይ የቀሩት ሰዎች ኢማም አህመድና ሙሐመድ ኢብን ኑህ የሚባል የኢማም አህመድ ተማሪ ብቻ ይቀራሉ። እነዚህ ሁለት ሰዎች ኢማም አህመድና ሙሐመድ ኢብን ኑህ ታስረው ወደ ሶሪያ ስንሄድ ይላሉ ኢማም ሲናገሩ ራሳቸው ታሪኩን፣ ወላሂ ሰንሰለቱ ከሰውነት የበለጠ ነበረ። ላይ ላይ የጫኑት ሰንሰለት ከሰውነቴ ከመብለጡ የተነሳ አንገቴን ደፍቼ ነበር የሚሄደው ይላሉ። በጣም ረዥም ጉዞ ከተጓዝም በኋላ አንድ ቦታ ለእረፍት እንድንቆም ተደረገ። ለእረፍት እንድንቆም ሲደረግ ወላሂ ቀና ማለት እንኳን አልችልም ነበር። እግሬ ላይ የተሳሰረው ሰንሰለት፣ አንገቴ ላይ የተደረገው ሰንሰለት ስለከበደኝ ቀና ማለት እንኳን አልችልም ነበር አሉ። ሱብሃንአላህ። ነገር ግን እዛ ጋር ያልታሰበ ነገር ተፈጠረ አሉ ኢማም አህመድ ሲናገሩ። አንድ ሰው ከበረሃ መጣ አሉ። በደዊ ይመስላል። ከበረሃ በቀጥታ መጣና ማን ነው ከእናንተ ውስጥ ኢማም አህመድ ብሎ ጠየቀ። እኔ ነኝ ብዬ መልስ ሰጠሁት አሉ። ቀና አልኩና አየሁት። አሰላሙ አለይኩም ያ ኢማም አለኝ። ወአለይኩም ሰላም ኢነከ ዋፊዱ ናስ አላቸው። አንተ ዛሬ የሰዎች ሁሉ አምባሳደር ነህ፣ አደራህን መጥፎ ወሬ እንዳትሆንባቸው። የሰዎች አምባሳደር ሆነሃልና መጥፎ ወሬ እንዳትሆንባቸው። ደነገጥኩና ቀና አልኩ አሉ። ምን አልክ ስለው፣ አንተ የሰዎች በሙሉ ራስ ሆነሃል፣ ጭንቅላት ነህ። የሚሉህን ነገር በሙሉ እሺ እንዳትል። እነዚህ ሰዎች በሙሉ የሚሉህን ነገር እሺ ብለህ ከተስማማ ከአንተ በኋላ የሚመጣው ትውልድ በሙሉ በዛ አይዲያ ይስማማና የቅያማ ቀን አላህ ስብሓነሁ ወተዓላ የሁሉንም ወንጀል እንድትሸከም ያደርግሃል አላቸው። አላህን ትወድ እንደሆነ ሰብር አድርግ። በሚመጣብህ ነገር በአንተና በጀነት መካከል ልዩነት ያለው ሞት ብቻ ነው አላቸው። ባትገደልም መሞትህ አይቀርም፣ ከተረፍክ ደግሞ አልሐምዱሊላህ ለሀቅ በመቆምህ የደስታ ኑሮ ትኖራለህ ብሏቸው ተናግሯቸው ወደ በረሃ ይሄዳሉ። ሱብሃንአላህ። ኢማም አህመድ ሲናገሩም ይላሉ፣ ይህንን ነገር ተናግሮኝ ከሄደ በኋላ ወላሂ ማን ነው ይሄ ሰውዬ ብዬ ስጠይቅ በደዊ ነው አሉኝ አሉ። ከበረሃ የሚመጣ ግን በጣም ያጀበኝ ነገር ከተናገረኝ በኋላ ሞራሌን አነሰዋሉ፣ የበለጠ ጠነከርኩኝ፣ እንደውም ቀና ብዬ ሰንሰለቱን ሁሉ መሸከም ቻልኩ አሉ። አላሁ አክበር። ታላችሁ፣ ትንሽ ንግግር ሰውን እንዴት ሲቀይር! ትንሽ ኸይር ያለው ንግግር ሰዎችን ይቀይራል። ግን ለአላህ ተብሎ የሚሰራ ሲሆን ነው። ሁልጊዜ ምንድነው አንድ አባባል አለ፣ ዘለቱል ዓሊም ዙለቱል ዓለም ይባላል። የአንድ ዓሊም መውደቅ የህብረተሰብ መውደቅ ነው። ዛሬም እኛ ጠንክረን መገኘት አለብን። ምክንያቱም ብንሞት አልሐምዱሊላህ ጀነት እናገኛለን። ጭቆናውን ተቋቁመን ብንሞት ጀነት እናገኛለን። ባንሞትም እነዚህ ሰዎች ባይገሉንም መሞታችን አይቀርም። የተጻፈችልን ቀን ስትደርስ ሁሉም ሰው መሄዱ አይቀርም አለ እንዴ። ስለዚህ ዛሬም እያንዳንዳችን የዚህ ዲን አምባሳደሮች መሆናችንን መርሳት የለብንም። እያንዳንዳችን እላያችን ላይ የምናረገው ነገር ሂጃባችን፣ እስላማዊ አልባሳቶቻችን፣ ባህሪያችን በሙሉ አምባሳደርነታችን ነው የሚያሳየው። እኛ ጊቫፕ አደረግን፣ እኛ እጃችንን ሰጠን ማለት ከኛ በኋላ የሚመጣው ትውልድ ልጆቻችን በሙሉ እጃቸውን ሰጡ ማለት ነው። ኢማም አህመድ ታሪካቸውን በመቀጠል ምን ይላሉ? ከዛ በኋላ ጉዟችንን ቀጠልን አሉ። ወደ ቤተ መንግስቱ ስንደርስ እዛ ጋር ቤተ መንግስቱ በር ላይ አቆሙኝ አሉ። ከቤተ መንግስቱ ከውስጥ አንድ ወታደር እየሮጠ መጣ ይላሉ። ያ ኢማም አላቸው። እንግዲህ በጣም ሁሉም ሰው ያውቃቸዋል። እያለቀሰ ነበር። ምንድን ነው የሚያስለቅስ? ቀና በላልኩት አሉ። ምንድን ነው የሚያስለቅስ? ወላሂ እንዲህ ሆነ ሳይ ታሳዝነኛለህ፣ በጣም አዘንኩኝ። አንተን የሚያክል የአላህ ባሪያ እንደዚህ በሰንሰለት ታስሮ ተሰቃይቶ ሳይ በጣም አዝኜ ነው የማለቅሰው አለኝ አሉ። ኢማም ግን ቀና አደረግኩትና አብሽር አብሽር፣ አላህ ስብሓነሁ ወተዓላ እኮ ለባሮቹ የቆመ ጌታ ነው፣ አይጥለንም አልኩት አሉ። ያ ኢማም አላቸው፣ ማእሙን ኸሊፋው ማእሙን እንደ ዛሬ ሰይፉን ሲያወጣ አይቼው አላቅም። ሰይፉን አውጥቶ እየጠበቀህ ነው እና የሚገልህም ይመስለኛል። እንደውም የሚሰራው ስራ ትክክል ለመሆኑ በነቢዩ ሰለላሁ ዐለይሂ ወሰለም ምሎ ነው የተናገረው። ስለዚህ የመጨረሻ ስለሚሆን እባክህን የሚልህን አድርግና ህይወትህን አትርፍ አላቸው። ኢማም አህመድ ሱብሃንአላህ ሰሙና ፈገግ አሉ። ከዛ በኋላ ተነሱና ምን አሉ፣ እንግዲያውስ መሞቴ ካልቀረ ሁለት ረካዓ እዚህ ጋር ልስገድ ፍቀዱልኝ አሏቸው። ሙስሊሞች ስለነበሩ የያዟቸውም ያው የኸሊፋው ትእዛዝ ስለሆነ ነው፣ ሁለት ረካዓ እንዲሰግዱ ፈቀዱላቸው። ሰላታቸውን ከጨረሱ በኋላ ወአለይኩም ሰላም ወራህመቱላሂ ወበረካቱ፣ ሰላቴን ሰግጄ ጨረስኩና ተነሳሁ ይላሉ። መጨረሻ ላይ ዱዓ ማድረግ ጀመሩ። ቁኑት ካደረጉ በኋላ እጃቸውን አንስተው ያ አላህ፣ ይህንን ሰው ዝም በማለትህ ወላሂ ድንበርህን አልፎ ሄደ። ያ ደግሞ ትዕግስተኝነትህን ነው የሚያሳየው። ስንት አሊሞች በዚህ ሰውዬ እጅ አለቁ። ያረብ እውነት እኔ እንደምለው ቁርአን ያንተ ቃል ከሆነና እነሱ እንደሚሉት ቁርአን ፍጡር ካልሆነ ይህንን ሰው ከኛ አንሳልን። እች ነበረች ዱዓቸው። እውነት ቁርአን እኔ እንደምለው ያንተ ቃል ከሆነና እነሱ እንደሚሉት ፍጡር ካልሆነ ይህንን ሰው አንሳልን። ሱብሃንአላህ። ዱዓቸውን አድርገው አልጨረሱም። እጃቸው መሬት እንኳን አላወረዱም። ከቤተ መንግስቱ ጩኸት ይሰማ ጀመር ይላል ታሪካቸው። ሰዎች ይጮሃሉ፣ ምንድነው ምንድነው ምንድነው ተባብለው ተጠያየቁ አሉ። ኸሊፋው ማእሙን ሞተ። ማእሙን ሞተ? አዎ ማእሙን ሞተ ብለው ነገሯቸው። ያ ጀማ የዱዓን ውጤት ታዩታላችሁ። አላሁ አክበር። የዱዓን ውጤት ታያላችሁ። ኢማም አህመድ ለአላህ ስብሓነሁ ወተዓላ ብለው በመቆማቸውና ሐቅ ላይ ስለነበሩ እጃቸውን እንኳን ለዱዓ ያደረጉትን እጅ መሬት ሳያወርዱ አላህ ስብሓነሁ ወተዓላ ኸሊፋውን ወደ አኼራ አሻገረው በዱዓቸው። ይህ ነው የዱዓ ውጤት። በአላህ መተማመን ነው። በአላህ ስብሓነሁ ወተዓላ የተማመነ አላህ አይጥለውም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነማ የንሱሩ ላሁ ሃዚሂ ልኡማ ቢደኢፊሃ ይላሉ። አላህ ስብሓነሁ ወተዓላ ይህንን ኡማ ነስር የሚያመጣለት በደካሞቹ ነው፣ በሚገፉ ሰዎች፣ ደካማ በሚባሉ ሰዎች። ምክንያቱም እነዚህ ደካማ የሚባሉ ሰዎች ዱዓ አላቸው። ሰላታቸው ለአላህ ተብሎ ቀጥ ተብሎ የሚሰገድ ነው። ኢኽላሳቸው ለአላህ ነው አሉ። ሱብሓነላህ። ሰው ግን ወደ ጎን ያወጣቸዋል፣ ደካሞች ናቸው ምንም የላቸውም ተብሎ። ለዚህ ኡማ ግን ነስር የሚያመጡ ሰዎች እነዚህ እንደሆኑ ተመስክሮላቸዋል። የእኛም ሁኔታ ዛሬ ወላሂ የጠበበ ይመስለናል። አሊሞቻችን ታስረዋል፣ ህዝባችን እየተሰቃየ ነው። ተስፋ የሚያስቆርጥ ነገር ነው በየቦታው የምናየው። ነገር ግን የኢማን ፀሐይ አትጠልቅም፣ ወላሂ የኢማን ፀሐይ አትጠልቅም። ሀቅ ያወጣናል። እኛንም እዚህ ሁኔታ ውስጥ ያስቀመጠን የአላህ ስብሓነሁ ወተዓላ ቀድር ከዛው ካለንበት ሁኔታ የሚያወጣን እሱ ነው። አንድ ታሪክ ታስታውሳላችሁ። አመን የጅቡ ሙጠር ዛዳ ወይክሽፉ ሱ የሚለውን ከአራተኛው ሰማይ ላይ መላይካ ወርዶ አንገቱን የቆረጠለት ሰውዬ፣ ያም የዱዓ ውጤት ነው። እና የዱዓን ፓወር የዱዓን ትልቅነት አናሳንሰው። ከምንም ነገር የበለጠ ዛሬ ከኒውክሌርም የበለጠ ከታንክም የበለጠ መሳሪያ እጃችን ላይ ያለው ዱዓ ነው፣ ግን አላወቅንበትም አጠቃቀሙን። አላህ ስብሓነሁ ወተዓላ ኢና ለነንሱሩ ሩሱሉና ወለዚነ አመኑ ፊል ሐያቲ ዱንያ ይላል። መልእክተኞቻችንም አማኞችም ከነሱ ጋር ያሉትን በዚህ ዱንያ ላይ ነስር እንሰጣቸዋለን ብሏል። ከም መን ፊአትን ቀሊለትን ገለበት ፊአትን ከቲራ ቢኢዝኒላህ ወላሁ መዓ ሳቢሪን። ትንሽ ተብለው ጥቂት ተብለው የሚጠሩት ትልቅ የተባለውን ገርስ ሰው ሲጥሉ አላየህም? በአላህ ስብሓነሁ ወተዓላ አላህ እኮ ከሰብረኞች ጋር ነው ይለናል አላህ። ስለዚህ ኢንሻአላህ የፈለገ የሚመጣብን ንቅንቅ ማለት የለብንም። ሂጃባችን እናጠብቃለን፣ ትዳራችን እናጠብቃለን። እኛም እንደ ኢማም አህመድ ኃላፊነት እንዳለብን መዘንጋት የለበትም ማለት ነው። ብዙዎቻችን ዛሬ ትንሽ ችግር ሲገጥመን ሱብሓነላህ ዲናችን የሚያሳፍረን እንኳን ሆነ የምንገኝበት ሁኔታ አለ። አማኝ ግን እንደውም በፈተና ወቅት የበለጠ ይጠነክራል እንጂ ዝናቡ ካለፈ ካባራ በኋላ ከቤት ይወጣለው አይደለም። ሙስሊሞች ጠቅላላ ዝናብ ይመታሉ፣ እኔም ከነሱ ጋር ወጥቼ ዝናብ እመታለሁ ነው። ካባራ በኋላ መቀላቀል የሚባል ነገር የለም። ምክንያቱም ኡማው ላይ የሚደርሰው ነገር ጠቅላላ የኔም ጉዳይ ነው። ኢማም አህመድም ያንን አሳይተዋል። የዱዓቸው ውጤትም ኸሊፋውን ወደ አኼራ መላክ እንደሆነ አይተናል። ነገር ግን ሱብሃንአላህ ታሪካቸው ይቀጥላል። የኢማም አህመድ ጉዳይ እንደዚህ በቀላሉ በአንድ ፈተና ብቻ ያለቀ አይደለም። ማእሙን ሲሞት አብረውት ያሉት ባለስልጣኖች ምን እንደሚያደርጉ ግራ ተጋባቸው ይላል ታሪካቸው ላይ። እንደገና ወደ ሌላ እስር ቤት ወሰዷቸው። እንደገና ከአንድ እስር ቤት አውጥቶ ሌላ እስር ቤት ይከቷቸዋል። እንደዚህ በመንገላታት ላይ ያሉ ይላሉ ኢማም ራሳቸው ሲናገሩ፣ መሐመድ ኢብን ኑህ ተማሪያቸው በጣም ይታመምባቸዋል። መንገድ ላይ ይሄድን በጣም ታመመብኝና አንድ ቦታ ሰዎቹን ጠይቄ እረፍት እናድርግ አልኳቸው። እረፍት ስናረግ እንደዛ እንደደከመ ኢማም አህመድ ያ ኢማም አለኝና ጠራኝ አሉ። ከነ ሰንሰለቴ ዝቅ ብዬ አዳመጥኩት አሉ። እሱም በጆሮአቸው ያ ኢማም፣ ያ አባ አብደላህ፣ አላህን አስታውስ፣ አላህን አስታውስ። አንተ እንደኔ አይደለህም። አንተን ሰዎች ይከተሉሃል፣ አንተን ሰዎች ያዩሃል። ሁሉም አንገታቸውን ቀጥ አድርገዋል ምን እንደምትል ለመስማት። አላህን ፍራ፣ በአላህ ቀድር ላይ ቀጥ በል። ይህንን ብቻ ነው መክርህ አስተማሪ ብትሆንም ብሏቸው ወደ አኼራ ተሻግራሉ። ኢማም በጣም ተገረምኩ አሉ። ወላሂ እሱ ወደ አኼራ ተሻግሮ ወታደሮችን በግፋቸው መሄድ አለብን ብለው እንደገና አንስተው ከነ ሰንሰለታቸው እየጎተቷቸው ጉዞ ጀመርኩ አሉ። ዞር አልኩና አላህን ፍሩ፣ ለአላህ ስትሉ እንኳን ሙስሊም ወንድማችን ነው ይሄ የሞተው፣ ጀናዛ ሰግጄበት ልቅበረው ብዬ ለመንኳቸው አሉ። አላህ ልባቸውን አራራውና ሻሉኝ። እዛው ጀናዛ ሰግጄበት ተማሪህን ቀብሬ ጉዟችን እንደገና ቀጠልን አሉ። ሱብሃንአላህ። ወደ ኢራቅ አመራን ይላሉ ኢማም ሲናገሩ። ኢራቅ ውስጥ አንድ ትልቅ እስር ቤት ለኔ አዘጋጅተውልኝ ነበር አሉ። ወደ እስር ቤቱ እየገባሁኝ የነቢላህ ዩሱፍን አለይሂ ሰላም ዱዓ አደረግኩ። ጌታዬ ሆይ እስር ቤቱ ለኔ የበለጠ ነው፣ እነሱ ከሚጠሩኝ ነገር እስር ቤቱ ለኔ የበለጠ ነው። እንደገባሁ ይላሉ ኢማም ከነ ሰንሰለታቸው አስቀመጧቸው። እስር ቤት መጥፎ መሆኑን አውቃለሁ ያ ረብ፣ ሰንሰለቱም መገረፉም ስድቡም መጥፎ መሆኑን አውቃለሁ። ጌታዬ ላንተ ሲባል ግን ምንም አይደለም፣ ላንተ ሲባል የሚደርስብኝን ነገር በሙሉ ችለዋለሁ ብለው ዱዓ አደረጉ። አንድ ጊዜ ልጅ ልጃቸው በዛ ሁኔታ ላይ እንዳሉ ይመጣና ይህ ሁሉ ሰንሰለት ታስሮብህ እንዴት ትሰግዳለህ የኢማም አላቸው። እስር ቤት ውስጥ ሆነው ይሄ ሁሉ ሰንሰለት ላይ ላይ ሆኖ እንዴት ሰላት ትሰግዳለህ? ኢማም ፈገግ ብለው አላህ ሱብሓነሁ ወተዓላ እኮ ሁሉን ነገር አግርቶልናል፣ ደሞ ለኔ የዋለውን ለማዋለ ሱብሓነላህ፣ ባሪያውን እንደፈለገ ለሚፈትን ጌታ ከአላህ ሱብሓነሁ ወተዓላ ውጭ የምፈራው ምንም ነገር እኮ የለም ልጄ። ይሄንን ነው መልስ የሰጡት። ኢማም አህመድ ከህዝብ ጋር ነበር የታሰሩት፣ ሌሎች ከእሳቸው ጋር የታሰሩ ሰዎች ነበሩ። እና ውሃ የሚጠጣ ውሃ ጠየቁና ወታደሮቹም ስለሚያውቋቸው የእስር ቤት ኃላፊውም ስለሚያውቃቸው ቀዝቃዛ ውሃ ይዞላቸው መጣ። እስር ቤት በስቃይ ላይ ያሉ ያ ጀማ ሊጠጡ ካሉ በኋላ ቀዝቀዝ ማለቱን ሲያዩ አልፈልገውም ውሃውን መልሰው ይሉታል። እንዴ ለምንድን ነው ውሃ ብለህ ነበር ውሃ መጣንልህ። ለሌሎቹም ወንድሞቼ እስር ቤት ላሉ ሙስሊም ወንድሞቼ እንደዚህ ቀዝቃዛ ውሃ ትሰጧቸዋላችሁ ወይስ ያገኛችሁትን ውሃ ነው የምትሰጧቸው አሏቸው። እንዴ ለእነሱማ እንዴት አድርገን ነው ቀዝቃዛ የምንሰጠው? አንተ እኮ ኢማም ነህ አሏቸው። ወላሂ አልጠጣውም ብለው ደፉት። እኔ ቀዝቃዛ ውሃ እየጠጣሁኝ ሌሎች ወንድሞቼ እስር ቤት ያሉ ወንድሞቼ ቀዝቃዛ ውሃ ሳያገኙ እኔ ለብቻ ኢማም ስለሆንኩኝ ወላሂ አልጠጣውም። በጣም የሚገርም ተቅዋ ያላቸው ሰው ነበሩ። ሱብሃንአላህ። ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ለራሱ የሚወደውን ለወንድሙ እስካልወደደ ድረስ ብለው አይደለም። እኛስ ምን ያህል ሳክሪፋይስ እናደርጋለን ለሌላው? ከጥቂት ቀናት በኋላ ይላሉ ሱብሃንአላህ፣ አጎታቸው ወደ እስር ቤት ይመጣል ሊጠይቃቸው። ያ ኢማም ለምን ይሻትላቸው እነዚህ ሰዎች የሚልሁን አሰቃዩ እኮ እኛ እናውቃለን፣ ማን እንደሆን ከድሮ ጀምሮ እናውቃለን። ልብ ውስጥ ያለውን ነገር በሙሉ ኸይር መሆኑ እናውቃለን። ሌሎቹ ትተዋል። አላህም እኮ በግድ የሚገደዱ ሰዎችን አይጠይቅም። የልብህን ያቅ የለም ወይ? ለምንድን ነው እሺ ብለህ ማትላቸው? ኢማም አህመድ ግን ሱብሃንአላህ ጠንካራ ማኝ ነበሩና ካሉበት አላማ ንቅንቅ የሚሉ አይደሉም። ታዲያ እንዲህ ከሆነ አሏቸው አጎታቸውን፣ የኸባብ ኢብን አረትን ረዲየላሁ ዐንሁ ሐዲስ ምን ልታረጉት ነው አሉ። ምንድን ነው ሐዲሱ ብለው ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከእናንተ በፊት የነበሩ ህዝቦች ለሁለት ተከፍለው ዲናቸውን አልተውም። ይህን ሐዲስ ታስታውሰዋለህ? አዎ አስታውሰዋለሁ። ታዲያ ይህን ሐዲስ የት ልታረገው ነው? እኔ ምን ደረሰብኝና ነው የሰው ልጅ ለሁለት ተከፍሎ እንኳን ዲኑን አልተውም አሏቸው። አጎታቸው ተስፋ ቆርጦ ሄደ ይላሉ። ኢማም እዛው እስር ቤት እያሉ ንግግራቸውን ቀጠሉ። ያ አላህ፣ እቤት ሆንኩ እስር ቤት አይጨንቀኝም። ትንሽ የሚያስጨንቀኝ ነገር ግን የልቤን ስለምታውቀው አንተ ስገረፍ ሰብር እንዲኖረኝ አድርገኝ፣ ግርፉን እንድችለው ይህንም ብቻ አርግልኝ እያሉ እስር ቤት ውስጥ ዱዓ ሲያደርጉ አንድ ታስሮ ከእሳቸው ጋር ታስሮ የነበረ ሰው ምን ይላቸዋል? ያ ኢማም አላቸው፣ አይዞህ አትፍራ። ወላሂ የመጀመሪያዎቹ ሁለት ግርፋቶች ብቻ ናቸው የሚሰሙህ እኮ ከዛ በኋላ ያለው ወላሂ ምንም አይሰማህም፣ እንደውም ግርፉ ራሱ የት ጋር እንዳረፈ እንኳን አታውቀውም አላቸው። ይህንን ሲለኝ ወላሂ ሞራል ሰጠኝ፣ ፍርሃቴ በሙሉ ወጣልኝ አለ። አንድ ቀን ቀኑ 17 ነበር ይላሉ በረመዳን ሙዕተሲም ከሚባለው ሁለተኛው ከሊፋ ትእዛዝ ይመጣል። ትእዛዙ ምን ነበር? ወደ እሱ እንድቀርብና ባግዳድ ያሉ አሊሞች የቀሩትን ጠርቶ ከነሱ ጋር ክርክር አድርጌ ከተረታሁኝ የሞት ፍርድ እንዲፈረድብኝ። ሱብሃንአላህ። ደግሞ ይነግሯቸዋል እኮ ከመሞታቸውም በፊት። አጃይብ ነው ግን ያላቸው ኢማን። ወላሂ ሰንሰለቱ እንደከበደኝ በግድ ጎትተው አወጡኝ ወደ እስር ቤት እሱ ቦታ ለማቅረብ አሉ። ወላሂ እየሄድኩኝ እያለሁ ሰንሰለቱ ክብደት ጣለኝ ይላሉ። አነሱኝና አቀረቡኝ አሉ። ይሄ ኢስሐቅ ኢብን ኢብራሂም የሚባለው ገቨርነሩ በየቀኑ ሁለት ሁለት አሊሞች ያመጣና ከኔ ጋር አከራክራቸዋል አሉ። ይከራከራሉ፣ ይሸነፉና ይሄዳሉ። የሚገርመው ነገር ግን ባሸነፍኳቸውና መረጃ አምጥቼ ባሸነፍኳቸው ቁጥር ጭራሽ ሌላ ሰንሰለት ጨምሩብኝና ያጠብቁበት ነበር ያጠብቁብኝ ነበር አሉ። አንድ ቀን ተሰብስበው መጡ አሉ ሁሉም። አንደኛው ምን ይላል? እኔ የምለው አንተ እንዴት ለመሆኑ ብለህ ነው ቁርአንን የአላህ ቃል ነው የምትለው? አላህ እኮ ማንንም አይመስልም። ለምሳሌ ሰዎች ይናገራሉ አይደለም እንዴ? አዎ ይናገራሉ አልኩት አሉ። ታዲያ ሰዎች ከተናገሩና አላህ ደግሞ ተናገረ ካልክ አላህ ማንንም አይመስልም ስለተባለ እንዴት ነው የአላህ ቃል ነው የምትለው? ኢማም በእውቀት የተሞሉ ስለነበሩ ሱብሃንአላህ፣ ሰዎች ያውቃሉ ብዬ ጠየቅኩት አሉ። ምን ማለት ነው? ሰዎች ያውቃሉ እውቀት አላቸው? አዎ ያውቃሉ። ታዲያ አላህ ሱብሃነሁ ወተዓላ እንደ ሰው ሆነ የምትል ከሆነ እንደ ሰው ካልሆነ አላህ እውቀት የለውም ማለት እኮ ነው። አያችሁ የሚመጡበትን መንገድ? ሰዎች ያውቃሉ ካልክ አላህም ያውቃል ካልክ ስለዚህ አመሳሰልከው ማለት እኮ ነው ዞሮ ዞሮ፣ ወይም እውቀት የለውም ማለት ነው አላህ ሱብሃነሁ ወተዓላ። አዎ እውቀትንማ አላህ ፈጠረው አለ ተደናብሮ። ከፈርክ ከፍራሃል፣ ይሄን ንግግርህን አቁም አሉት። እንደውም ዘመኛው ራሱ በመደናገጥ እንዴ አንተ የአሚረል ሙእሚኒን ጓደኛ እኮ ነው እንዴት እንዲህ ብለህ ትለዋለህ? ተጠንቀቅ እንዴ የአላህ እውቀት ተፈጥሮ ነው እያለ ዝም ትላለህ አሉት። ምንም ሳይፈሩ ጮክ ብለው ቁርአንን የአላህ ፍጡር ነው ያለ በሙሉ ከፍሯል፣ ቁርአንን የአላህ ቃል ነው የአላህ ፍጡር ነው ያለ በሙሉ ከፍሯል እያሉ መናገር ጀመሩ። ወሰዷቸው፣ እንደገና አስገቧቸው። በአራተኛው ምሽት እንደገና ወስደው ሌላ ቦታ አሰሩኝ ይላሉ። ከዛ በኋላ ኢስሐቅ ኢብን ኢብራሂም ጋር እንደገና ተመልሼ መጣሁ አሉ። ምን አለኝ አሉ፣ ያ አህመድ ጉዳዩ በጣም እየጠነከረ መጥቷል፣ ኸሊፋውም ምሏል፣ እንደውም በግርፋት ብቻ እንድትሞት ብሎ ነው ለእኔ ትእዛዝ የሰጠልኝ። አሁንም ቢሆን እመክርሃለሁ፣ የምትለውን ነገር ተውና እነሱ የሚሉህን ነገር ተቀበል። ኢማም አህመድ ግን ፈገግ አሉና አማኝ ስለሆኑ ይላል ሱብሃንአላህ፣ ሊያሳምናቸው ፈልጎ ነው እሱ ይሄን ያለውና፣ ለመሆኑ አላቸው አላህ ሱብሃነሁ ወተዓላ ቁርአን ላይ ኢና ጀዐልናሁ ቁርአንን አረብያ ይሌለ እንዴ? እኛ ቁርአን አረብኛውን ቁርአን አወረድነው አመጣነው ይል የለም ወይ አሉት። አዎ። ታዲያ ጀዐለ ሲል እኮ አስቀመጠ ማለት አይደለም እንዴ? ተናገረ ማለት አይደለም? ጀዐለ ሲል አስቀመጠ ማለት አይደለም ወይ አላቸው። ያ ኢማም ታዲያ እንደሱ ከሆነ አሉት፣ ፈጀዐለሁም ከአስፊል ማእኩል ሲል ታዲያ ምን ማለቱ ነው አላህ አሉት። እንደዛ የተበላ የጠፋ እንደ እንትን አደቀቃቸው ሲል አላህ ሱብሃነሁ ወተዓላ እንደገና ፈጠራቸው ማለት ነው። ጀዐለ ማለት እኮ ፈጠረ አይደለም። ኢስሐቅ እንደተሸነፈ ስላወቀ ይሄን ሰውዬ የምችለው አይደለም፣ ይልቅ ኸሊፋ ጋር ውሰዱትና የሚያደርገውን ነገር ያርግ ብሎ ትእዛዝ አስተላለፈብን ይላሉ። ሱብሃንአላህ። ብቻቸውን እኔ ሙስሊም ነኝ፣ ብቻዬን አይደለሁም፣ አላህ ሱብሃነሁ ወተዓላ ከኔ ጋር ነው፣ ስራመድም ከአላህ ጋር ነው፣ ስበላም ከአላህ ጋር ነው፣ ብታሰርም ከአላህ ጋር ነው። ይህንን ብለው ሱብሃንአላህ በቋሚነት ስለያዙት አላህ ሱብሃነሁ ወተዓላ ምንጊዜም ከሳቸው ጋር መሆኑን አስረዳቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መጥፎ ባህሪ የሚኖረው ሰው አንደኛ ትዕግስት የሌለው ሰው ነው አሉ። ሁሉን ነገር አሁን አሁን አሁን አሁን አሁን አሁን የሚል ሁለተኛው ደግሞ ሁሉን ነገር የሚፈራ ሰው ነው አሉ። ሁሉ ነገር የሚያስፈራው ሰው እኮ አለ። እንደዚህ እንደፈራ የሚኖር ሰው እነዚህን ባህሪያት የተላበሰ ሰው መጥፎ ባህሪ ያለው እንደሆነ ይወቃሉ። ኢማም አህመድ ወደ ቤተ መንግስቱ እያመሩ እንደገባሁ ይላሉ፣ በጣም ደክሞኛል፣ ሰንሰለቱ ከብዶኛል፣ ስገባ አንድ ክፍል ውስጥ አስገቡኛሉ በቀን እና ክፍል ውስጥ ምንም ነገር የለም፣ ባዶ እንደሆነ አይቼዋለሁ አሉ። ዘጉብኝ፣ እንደታሰርኩኝ ከበሩ ላይ ዘበኛ ቆሙ አሉ። ማታ መብራት የለም፣ ጥቅጥቅ ያለ ጨለማ ነው፣ ብቻ በግምት ወደ ሚድናይት አካባቢ ይሆናል አሉ። መስገድ ፈለግኩኝ ይላሉ ኢማም። መስገድ ፈልጌ ኡዱ ማድረግ ግን ስለፈለግኩኝ የኡዱ ውሃ ደግሞ እዛ እስር ቤት ጨለማ ውስጥ ምንም እንደሌለ አውቅ ያለው አሉ። ነገር ግን እጄን ዳበስ ዳበስ አረኩኝ አሉ። በጨለማ መፈለግ ጀመርኩና ለካ ትዝ ሲለኝ ቀን ስገባ ምንም ነገር አልነበረም፣ ባዶ ነው። ግን በድንገት በጣም ደነገጥኩኝና አንድ ነገር ነካው አሉ። ሳብ ሳረገው ወደ እኔ፣ ያ ጀማ እያወራሁላችሁ ያለሁት ታሪክ ወላሂ የእውነተኛ ታሪክ በጣም የሚያጅብ ነው። ውሃ ያለው እቃ ተቀምጦልኝ አገኘኋሉ። የኡዱ ውሃ አላህ ስብሓነሁ ወተዓላ በዛ ጨለማ አስቀምጦላቸዋል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ አላህ ስብሓነሁ ወተዓላ በእኛ መንገድ ለሚታገሉ መንገዱን ገር እናደርግላቸዋለን። ወለኢን ሸከርቱም ለአዚደነኩም ብለዋል። አላህ ስብሓነሁ ወተዓላ ካመሰገናችሁ እንጨምርላችኋለሁ። ሱብሓነላህ። ውዱ አደረግኩና ከነ ሰንሰለቴ ሰላት ሰገድኩ አሉ። የሚያጅበው ነገር እኔ ይህን ታሪክ ሳነብ በሚድናይት ምን ሰላት ነው የሰገዱት? ኢሻ አዘግይተው ነው የሚል ነገር ነበር የመጣብኝና ታሪኩ መሀል ላይ ምን ይላል? ፈርድም አይደለም ሱና ሰላት ነው የሚሰግዱት። ሰላትን ሌይል ነው የሚሰግዱት። ያ ጀማ ያ ሁሉ ሰንሰለት ታስሮባ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ማይክ ለቀሃል? ኡስታዝ አቡ ኢልያስ አለ እያዳመጥክ ነው? ሱብሃንአላህ፣ በጣም የሚመስጥ ተመስጠን ነው እያዳመጥን የነበር ነው። ኢንሻአላህ ኡስታዝ እየሰማህ ከሆነ አንዳንድ ጻፍልኝ ማይኩን እንድለቅልህ። ማይክ ለቀሃል ኡስታዙና እኔም አልሰማም። እኔም አልሰማም እንዴ? ኦኬ ኢንሻአላህ። ፍሬዝ አድርጎ ይሆን እንዴ ኡስታዙና? ኡስታዝ ፍሬዝ አድርጎ እንዳይሆን። ኡስታዝ አቡ ኢልያስ እየሰማኝ ነው? ያ አላህ። እስኪ አድ ያደረጋችሁት ፕራይቬት ጻፉለት። የእኔ አይመልስም አድ ስላላረገኝ። ያ እኔ እንትን አድ አላደረገኝም አይመልስም። እኔ ጋ እየጻፍኩለት ነበረ። እስኪ አድ ያደረጋችሁት ካላችሁ ያ ጀማ፣ ምናልባት ማይክ ላይ መስሎት እየተናገረም ሊሆን ስለሚችል ጻፉለት። ኢንሻአላህ አድሚኖች አላችሁ? ሰላሙ አለይኩም ወራህመቱላሂ ወበረካቱ። ትንሽ ዘና ለማለትም ስለሚያመች እሱን ግጥም አነብላችኋለሁ። ኮኔክሽን ጣጣ ስንቱን አስወጣ፣ ወዳጅ ሲመጣ ሰላም ለማለት ፍቅር ለማግኘት ሞቅ ሲልለት ደስታው ሲጨምር፣ ኮኔክሽን ክፉ ያረጋል ግፍትር። ወዳጅ ተጨንቆ የትገባ እያለ ላቢ ሲጨነቅ እየታገለ፣ ተገፈታትሮ የወጣው ወዳጅ ተስፋ ለመቁረጥ ትንሽ ሲዘጋጅ፣ አረ አላህ ብሎ ሲጣራ ሙግት ሲገጥም ኮኔክሽን ጋራ፣ ወይ ወዳጆቼ እንዴት አደሩ? ናፍቆት ሳይመጣ ተዘጋ አጥሩ። መቼም ተስፋ አለኝ ላይቀየሙኝ። ኮኔክሽን ጠላት ገፍትሮ አስወጣኝ። ደግሞም ያውቃሉ ፍቅር እንዳለኝ ኮኔክሽን እንጂ ሳልወድ ያገደኝ። ላቢም ላይ ብሆን ከላቢ ውጪ፣ ፒሲም ላይ ብሆን ከፒሲ ውጪ፣ ፍቅሬ ንጹህ ነው የሌለው ወጪ ይላል። በአጋጣሚ እንግዲህ ከኮኔክሽን ጋር ስለተያዘ ትዝ ብሎኝ ነው። ጀዛኩሙላሁ ኸይር። ሀበሻዋ ማሻአላህ፣ አላህ ይብረዳችሁ። እንዴ በረካ ውሃለህ እንዴ? አላ አሁን ያየው እኮ ማሻአላህ። አላህ ይብስና ይርጋ ኑራ፣ አላህ ይብረዳችሁ ሁላችሁ። አሚን አሚን አሚን አሚን። አላሁማ አሚን። ከዱዓ በላይ ምን አለ? መርሀባ። የኢማሙን ታሪክ ቀጥላለሁ ደግሞ እንደገና ኮኔክሽን እንዳያስወጣኝ። ኢብራሂም ዩሱፍ አላህ ይብረዳችሁ ሁላችሁንም። እና ሱብሃንአላህ፣ በጨለማው የኡዱ ውሃ አላህ ስብሓን ወተዓላ አዘጋጀልኝ አሉ። በጣም የሚገርመው ግን ሱና ሰላት በዛ ሰዓት አላህን ለማስደሰት ሱና ሰላት ሌሊቱን ሙሉ ስሰግድ አደርኩ አሉ። ነጋ ሲነጋ እንደገና ወታደሮቹ መጥተው ወደ ከሊፋው ትፈለጋለህ ብለው ከነሰንሰለቴ እየጎተቱኝ ይዘውኝ ሄዱ አሉ። ቤተ መንግስት ገባ፣ ሙዕተሲም የሚባለው ከሊፋ መጣና ወደ እኔ ይዛችሁት ነው አቅርቡት አላቸው። እኔም ቀረብኩ አሉና ልክ እንዳየሁት አሰላሙ አለይኩም ወራህመቱላሂ ወበረካቱ አልኩ አሉ። እሱ ግን ዘጋኝ አሉ፣ ምንም መልስ አልመለሰም። ትንሽ ቆየና ያ ኢማም ተናገር፣ አትፍራ ተናገር፣ ምንም አትፍራ ይዞ ተናገር አሏቸው። ኢማም አህመድ ግን በኢማን የተሞሉ ሰው ስለነበሩ ኒን ወላሂ እዚህ ስገባ የብናኝን ያህል እንኳ ፍርሃት ልቤ ውስጥ አልነበረም ማለት። እቺ ትንሿን ታውቃታለህ፣ የእሱን ያህል እንኳን ፍርሃት የለኝም። ሙዕተሲም ናስቲ ቅረብ አላቸው ነው። ሰንሰለቴን እየጎተትኩኝ ቀረብኩ አሉ። ቁጭ በል አጠገቤ ይላቸዋልና በመከራ ወላሂ በመከራ ተቀመጥኩት አሉ። ኢማም አህመድ እንድናገር ትፈቅድልኛለህ አላቸው አሉት። አዎ ተናገር አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን እንድናደርግ ነው ያዘዙን ብለው ጠየቁት። በስማርት መንገድ ሊመጡበት ነው። ሙዕተሲምም እንዴ ሸሃደቱ አላህ ኢላሀ ኢለላህ ሙሐመድ ረሱሉላህ፣ ታዲያ እኔም እኮ አሉ እሳቸው አሽሀዱ አላህ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለው ዝም አሉ። ሙዕተሲም ገባው ወዴት እንደሚሄዱ። እምነታችን ይህ መሆን አለበት። እኔም አሽሀዱ አላህ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ፣ አንተም ይህን ብለህ ነው ማለት ያለብን። ከዚህ ውጭ ምንድን ነው የሚያስፈልገው ነው። ኢማም ቀጠሉና ያህያ ኢብን ሰዒድ በሹዕባ በአቡ ሐምዛ ብለው ቀጠሉና ሰሚቱ ኢብን አባስ ረዲየላሁ አን ብለው ቀጠሉለት። ኢብን አባስ የጠቀሷትን ሀዲስ ሆን ብለው እዚህ ጋር ያመጡት ለምንድን ነው? ሙዕተሲም ከኢብን አባስ ዝርያ እንዳለበት ስላወቁ ነው። ይህንን ሀዲስ ሆን ብለው የእሱ ዝርያ ያለበት ኢብን አባስ የጠቀሷትን ሀዲስ አመጡለት። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሀዲስ ታስታውስ እንደሆነ አብድ ቀይስ የሚባል ጎሳዎች መጥተው በአላህ ኢማን እንዲኖራቸው ከነገሯቸው በኋላ ምን ምን ነበር የነገሯቸው? ሙዕተሲም ራሱ ሀዲሱን ስለሚያውቀው በአላህ ማመን፣ ሸሃዳ፣ በነቢዩ ማመን፣ ሰላት፣ ዘካ፣ ረመዳን ከጅሃድ የሚገኘውን ገንዘብ ደግሞ እንዲሰጡ ነበር ያዘዟቸው። ታዲያ እዚህ ውስጥ አሉ ኢማም አህመድ፣ አሁን አንተ ከተናገርካቸው ነቢዩ ሰለላሁ ዐለይሂ ወሰለም ካስተላለፉት ውስጥ ቁርአን ተፈጠረ የሚል ነገር አለ? ሙዕተሲም ገባ ወዴት እንደሚሄዱ። በነገሩ አመነበትና ወላሂ ከእኔ በፊት የነበረው ኸሊፋ ባያቅህ ኖሮ እኔም አላውቅህም ነበር። ወደ ኢስሐቅ ዞረና በጣም የሚገርም ነገር አደረገ። ከዚህ በኋላ ኢማም አህመድ እንዳትቀጡ፣ ማናችሁም አትቅጡ አትግረፉ ብዬ አላልኳችሁም እንዴ? የኢማም አህመድ ልጅ ሱብሃንአላህ፣ ይሄ ሁሉ ሲሆን ቆሜ ያይ ነበር አለ። በልቤ አላሁ አክበር አላሁ አክበር፣ አላህ ሱብሃነሁ ወተዓላ በቃ ፈረጃ ሊያመጣ ነው፣ አላህ ሊገላግለን ነው ማለት ነው ብዬ በደስታ ፈካኋል አለ። ይህንን ካለ በኋላ ኢማም ቀና ብዬ አየሁት አሉ። ይሄ ሰውዬ በአንድ ጊዜ ሀሳቡን ሊቀይር ነው፣ ከአሁን በኋላ እንዳትነኩት እንዳትገርፉት፣ ለጊዜው እስር ቤት አቆዩትና ከዛ በኋላ ውሳኔ እንሰጣለን በሱ ላይ። መርሐባ አልኳሉ። እንደገና መልሰው ወደ እስር ቤት ላኩኝ አሉ። እስር ቤት ገብቼ ለአላህ ስብሓነሁ ወተዓላ ምስጋናዬን አቀረብኩኝ። ያ አላህ በእኔ ላይ የሚደርሰውን ነገር በሙሉ ችለዋለሁ፣ እኔ ላይ የሚመጣውን ነገር በሙሉ ችለዋለሁ። ነገር ግን እነሱ ከሚጠሩኝ ነገር ጠብቀኝ፣ እነዚህ ሰዎች ከሚጠሩኝ ነገር በአንተ ካልሆነ በማንም አልጠበቅም ብለው ዱዓ አደረግኩና ተኛሁ አሉ። በሶስተኛውና በአራተኛው ቀን ሙዕተሲም እንደገና አስመጣቸውና ያ ኢማም አላቸው፣ ገርፈውሃል? አልገረፉኝም፣ አልሐምዱሊላህ። ማንም የነካህ የለም አይደለም? አዎ። በቃ ኢንሻአላህ ጥያቄዎች ጠይቅህና ከዚህ በኋላ ነጻ ትወጣለህ አላቸው። ለመሆኑ ስለ ቁርአን ምን ትላለህ አላቸው። መልሶ ያንኑ ጥያቄ አመጣ። ቁርአንማ የአላህ ቃል ያልተፈጠረ ዘላለማዊ። ይህንን ጮክ ብለው ሲናገሩ በሙሉ ደነገጡ። እሺ ሌላ መረጃ አለ? አዎ፣ አርረህማን አለመል ቁርአን ኸለቀል ኢንሳን የሌለ እንዲ ያለ አሉ። አርረህማን ቁርአንን አስተማረ፣ ሰውን ፈጠረ ነው ያለው እንጂ ቁርአንን ፈጠረ አላለም። ጥሩ፣ ሌላስ መረጃ ታመጣልኛለህ ከቁርአን ላይ አላቸው። ያሲን ወልቁርአኑ ልሐኪም ወልቁርአኑ ልመክሉቅ አላለም አሉት። ሙዕተሲም ዞረና በቃ ውሰዱት፣ ያቀረበው መረጃ በቂ ነው ብሎ ሌሎቹን ዞሮ ማናገር ጀመረ። ግን ይህም ሆኖ እስር ቤት ነው እንደገና የወሰዳቸው ነው የተወረወሩት። የእሳቸው ጀግንነት ግን እየጨመረ መጣ። ይሄ ኡማ ቅድም እንዳልኳቸው ብዙ አሳልፏል። እኛም ብዙ ነገር ይጠበቅብናል ከዚህ መስራት። አላህ ሱብሃነሁ ወተዓላ ከአሸናፊዎቹ ጋር መሆኑን አትጠራጠሩ። በስድስተኛው ቀን እንደገና አስመጡኝ አሉ። ሰንሰለቱ ከላይ ላይ አልወረደም? ያ ኢማም ለመሆኑ እንዴት አደርክ? እስር ቤት እንዴት ነበር ብሎ ጠየቃቸው። ወላሂ አልሐምዱሊላህ፣ አላህ ሱብሓነሁ ወተዓላ እንደኔ ተንከባከበው ማን አለ ብለው መለሱለት። እነዚህ እንግዲህ ዑለማዎች የሚባሉት በሱ ሳይድ ያሉ በሙሉ ቁርአን የአላህ ፍጡር ነው የሚሉት በሙሉ ተደርድረው ቁጭ ብለዋል። አዳዲስም ተጨምሮ አሉ ኢማም ሲናገሩ ግን ያቺ ተስፋ አድርጌያት የነበረችው ነገር ሊለቀኝ ነው ብዬ የነበረችው ነገር እንደማትሆን ገባኛሉ። ምክንያቱም ሌሎችም አዳዲስ ሰዎች አምጥቷል ሊያከራክረኛሉ። በኋላ ምን አልኩኝ? ግን የሚገርማችሁ ነገር አልኩት አሉ ያ ኸሊፋ የአሚራል ሙእሚኒን ምንድን ነው አላቸው። ማታ ይገርምሃል፣ ተነሳሁና ውዱ አደረግኩኝ እስር ቤት ሆኜ፣ ከዛ በኋላ ሰላት ጀመርኩ አሉ። ተሐጁድ ሰገድኩና ፋቲሃን ቀርቼ ከጨረስኩ በኋላ ቁል አዑዙ ቢረቢ ልፈለቅም ቀራሁ አሉ። ሁለተኛው ረክዓ ላይ ፋቲሃን ጨርሼ ቁል አዑዙ ቢረቢ ናስን ቀራሁ አሉ። ከዛ እሱን ጨርሼ በሁለተኛው ሰላቴ ላይ ከፋቲሃ በኋላ ቁል ሁወላሁ ዋሀድ ልል ስል ምላሴ እምቢ አለኝ። ብሞክረው አልወጣም አለ ቁል ሁወላሁ ዋሀድ አሉ። ግን እንደምንም ብዬ ጨረስኩና ሰላቱን ምንም ሌላ ከዛ በኋላ መቅራት ስላልቻልኩኝ ትንሽ ልተኛ ደክሞኛል ብዬ ተኛሁ አሉ። ይገርምሃል፣ በህልሜ ምን አየሁ መሰለ? ጥጉ ላይ እዛ እስር ቤት ጥጉ ላይ ቁርአንን አየሁት አሉ። ተነሳሁና ሱብሃንአላህ፣ ቁርአን አይደለም እንዲህ ብዬ እንዲህ ሳየው ለካ ቁርአን ሞቷል አሉ። በጣም አዘንኩ። ቺ ቁርአን ሞተ? ያ አላህ ብዬ አጥቤ ከፍኜ ሰላተል ጀናዛ ሰገድኩበትና ቀበርኩት አሉ። ይሄ ለእኛ የሚያስገርማል አባባላቸው። እየተሰማሁ ነው ያ ጀማ? ለእኛም የሚያስገርም አባባል ነው አይደለም እንዴ? ሙዕተሲም በጣም ተገረመ። ወየውልህ ያ አህመድ አላቸው እየጮኸ። ወልቁርአን የሙት ቁርአን ይሞታል እያልክ ነው አላቸው። እኔ እኮ አይደለሁም እናንተ እኮ ናችሁ የምትሉት። ቁርአን የአላህ ቃል አይደለም? ቁርአን የአላህ ፍጡር ነው ካላችሁ የተፈጠረ ነገር በሙሉ ደግሞ ይሞታል አይደለም እንዴ? የተፈጠረ ነገር በሙሉ መሞቱ አይቀርም ይሞታል። ስለዚህ እናንተ ናችሁ ካላችሁት እኔ አይደለሁም አሉ። ሎጂክ ተጠቅመው እሱንም ከእሱ ጋር የነበሩትን ሰዎች በሙሉ እንደረቷቸው አወቀ። አህመድ አሸነፈን አህመድ አሸነፈን አህመድ አሸነፈን እያለ ሶስት ጊዜ ተናግሮ ለቆ ወጣሉ። ወደ ሌሎቹ ዞራና ተናገሩ እንጂ ምን ዝም ትላላችሁ? እናንተ ሳትናገሩን ይሄን ሁሉ አሊም ብዬ ያመጣሁትን አንድ ሰው ይረታችኋል ብሏቸው ሄደ። አብዱራህማን የሚባል ተነሳና እንደገና እንዳዲስ አሉ። እንዲያነሳው አጋጥሟቸው አያውቅም። ከተረታ በኋላ ያንኑ ጥያቄ መልሶ የሚያመጣ ለምን ትላለህ ብሎ ያንኑ ጥያቄ ያመጣባቸው። ለመሆኑ አንተ ስለ አላህ እውቀት ምን ትላለህ ብለው ጠየቁት። ከሊፋው ተመልሶ መጣ አሉ ኢማም አህመድ። ልክ እሱን ሳይ ነው ይሄን ጥያቄ ደገምኩት። ስለ አላህ እውቀት ምን ትላለህ? አሁን ተፈጥሯል ካለ የአላህ እውቀት ተፈጥሯል ካለ ከሊፋው ሊይዘው ነው። ካላለ ደግሞ ከእሳቸው ሀሳብ ጋር ሊስማማ ነው። ትራፕ አድርገው ቁጭ አደረጉት። እሱንም ግን ሱብሃንአላህ አሮጋንትነቱ ስለያዘው ለእንዳንተ አይነቱ አሊም ነኝ ባይን ይህን መልስ አልሰጥም ብሏቸው ጥሏቸው ሄደ። ከሊፋው በጣም ተገረመና እናንተን ጠቅላላ አንድ ሰው ይረታችኋል? በጣም ነው በሁላችሁም ያዘንኩባችሁ። እዚህ ከተማ አንድ አሊም ይጠፋል? ውሰዱልኝ ካጠገቤ ብሎ ኢማም አህመድን እንደገና ወደ እስር ቤት እንዲሄዱ አደረጋቸው። ታሪካቸው በጣም ሰፊና ረዥም ነው። ያ ጀማ እስካሁን የተናገርኩትን መያዝ እንዲቻል ኢንሻአላህ እዚህ ጋር አቆማለሁ። ምክንያቱም በጣም ሰፊ ስለሆነ እየቆራረጥን ብናቀርበው ይሻላል ኢንሻአላህ። ግን ዋናው ትልቁ ትምህርት መውሰድ ያለብን ምንድን ነው? ዛሬም እኛ እየደረሰብን ባለው ችግር፣ ችግሩ የምንንም ያህል የሰፋ ቢሆን አላህ ስብሓነሁ ወተዓላ ከባሮቹ ጋር የሚቆም ጌታ መሆኑን መርሳት የለብንም። ዛፍ በኃይለኛ ንፋስ ሲነቃነቅ መሬት እየመታ ነው የሚነሳው፣ ተገንጥሎ ግን አይወድቅም። የፈለገ ነገር ችግር ቢደርስብን መሬት እየነካን መመለስ መቻል አለብን። ኦ አቡ ዑመር፣ አፎን ኢንሻአላህ እንደዚህ ቀስ እንዲጥምም ተደርጎ ኢንሻአላህ እየቀስ እያልን ብናቀርበው ጥሩ ነው ብዬ ነው። ረመዳን ላይ ነበር ቢዚ የነበርኩት። አሁን እንኳን ይመቸኛል፣ ኢንሻአላህ መምጣቴም አይቀርም። አላህ ፍቃዱ ከሆነ ነገ ኢንሻአላህ፣ አላህ ፍቃድ ከሆነ ነገ ማታ እና